Kun Saganta Radio Dini Kenya. Let the Ummah rise again. Ya Rabb al-Alamin. Dinkna wabkohunu ya amru ta'amrat makakil ittakasal. Ya ta'amratu allu awrano. Ijji gilt nabru, ijji gmara kimar rejamno. Makniyatum. አወቃ ቀሩ የሰው ልጆችም ሆኑ አጋንንት መስሉ ሊያመጡ በማይችሉበት አቋሃን የተዋቀረ ነው። በርግጥ እርሱን የሚመስል ነገር እንዲያመጡ ጋብዟቸዋል። ግና ጠላቶቹ እርሱን ለመቃወምና ደረጃውን ለማሳነስ እጅግ ከፍተኛ ጉጉት ያላቸው የቋንቋ ችሎታና ጥበብ ሳይንሳቸው ይህን ማድረግ አልቻሉም። ከሱ ውስጥ የተወሰነውን እንኳን እንዲፈጥሩ ተጋብዟል። ይህን ማድረግም አልቻሉም። እንዳልሆነላቸው አወቁ። እንደማይሳካላቸውም ተረዱ። ማንም ሰው ይህን ሊያደርግ እንደማይችልም ተገነዘቡ። ፍጡራን በአጠቃላይ ይህን የሚመስል ነገር ማምጣት እንደማይችሉ አሳወቁ። ይህን ይቅርና እንኳን ትንሽዋን ክፍሉን እንኳን ሊያመጡ እንደማይቻላቸው ገለጸ። ትናንት እንዳልቻሉት ሁሉ ዛሬም ነገም አይችሉም። ቁርአን السلام عليكم ورحمة الله وبركاته የተወደዳችሁ የዲናችን ሬዲዮ ተከታታዮች እንደምን ሰነበታችሁ? ይህ የዕለተ ማክሰኞ መደበኛ ስርጭታችን ነው። ቀደም ሲል በመግባችን ላይ ያነበብንላችሁ የነብዩ ሰለላሁ ዐለይሂ ወሰለም ተአምራት ከሚለው መጽሐፍ መግቢያ ላይ ያገኘነው ነበር። በዚህ ዕለት ከምናቀርባቸው መደበኛ ፕሮግራሞች ውስጥ የመጀመሪያው ከትክክለኛ እስላማዊ ታሪኮች የሚለው ይሆናል። በዚህ ስር በሼህ መሐመድ ዘይን ዘህረዲን የሚቀርብልን የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ታሪክ ያቀርብን እንገኛለን። በባለፉት ተከታታይ ሳምንታት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተላኩበት ማህበረሰብ ውስጥ የነበረውን ማህበራዊና ኢኮኖሚያዊ ሁኔታ እየዳሰስን ነበር። የዚህ ቀጣይ ክፍል በዛሬው ቆይታችን ይቀርብልናል። ሌላው ደግሞ ለሌላ ወንድ ያከራዩት ነበር ይሰጧት ነበር እስቲልባ ጥሩ ልጅ እንድትወልድ ልጅና እሱ ጋር ተኝ ብለው የሆነ ወንድ መርጠው ሚስታቸውን ሄደው ወስደው ሌላ ወንድ ጋር እንድትተኛና እንድታረግ አድርገው ያመጧት ነበር። በመሐከሉ ጥሩ ጥሩ አንዳንድ ነገሮችም ነበሯቸው። ለምሳሌ እውነት ይወዱ ነበር። እውነት መናገር እንግዲያ ማስተናገድ በጣም ደስ ይላቸው ነበር። قال ماكبرنا قالاچون متطبق بعربوش زند كتلمده تلك تكبار عنده ነበር። የተለያዩ ርሶችን እያነሳን ኡስታዞችን እየጋበዝን ቆይታይም እናደርግበት ሐላዋ የተሰኘው ፕሮግራማችንም የዛሬ ትኩረቱን ባሪያዎችን አብስር በሚል አጥር ያለ በሚል የምንሰማው ጥሩ ምክር ይኖራል። ንግግርን መስማት አስፈላጊ ነው። ይህ ንግግር ምን ይሁን በምንም መልኩ ይወራ በምንም መልኩ ይምጣ ያንን የመጣውን ንግግርን ማድመጥ አስፈላጊ እንደሆነ ነገር ግን ዋናው የሚፈልገው ከአንድ ሙእሚን መልካሙን መምረጥና መከተል ነው። ከሰዎች ጭቅጭቅ ብዛት ምን አይነት ነገር ነው? ይሄንን ነገር ከምን ሰማይ ቢዬ ጆሮዬን መሸፈን አስብኩኛለ። ምክንያቱም እነሱ ያስጠነቅቁኝ ምን አለው አለ ይህ ሰው ንግግሩ ስህር ነው በቀላሉ ሰዎችን ሊያታልል ይችላል ብለው ስላስፈራሩኝ ጆሬ ውስጥ ጥጥ አስቀምጬ መጓዘን አሰብኩኝ አለ። በመጨረሻም በቆይታ ፕሮግራማችን ደግሞ ለሁላችንም የሚጠቅም ለችግሮቻችን በሙሉ መፍትሄ ሊያመጣልን የሚችል አቅጣጫ ምን ተቆምበት ቆይታ ይሆናል እንዳይመልጣችሁ። والله so beautiful if we just understand them. Give me your heart and your mind. The Prophet Muhammad sallallahu alayhi wa sallam says in this hadith, ከፕሮግራሙ ቹጋ ኤልያስ ኑሮ አብሪያችሁ ቆያለሁ መልካም ጊዜ አቢዋ ኡሚ ያ ረሱላህ ኢዳከ ሩሂ ወደሜ ያ ሐቢብላህ. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على خير خلقه محمد وآله وصحبه وسلم أجمعين. أما بعد وجدنا تشين فيديو وبرغرام تكتاتايوك كتككلن يا إسلام ويتاريك يمي لو تنهرت تشين زاري مني كتلال زاري من ملكته كنبي عليه الصلاة والسلام مولد بفيت بيكونوا مسونيتا مني مثل نبرا قرو መቻግንቼ እንዳንተ ያለ ሁሉን ተናው የተፈለ ያአላህ ወዳጅ አሳራጊ የዝነት ነብይ ተናፋቂ ኩሉ ሚማ ስናይ እንዳልኩዋችሁ ሰድ ማሪብ ሲፈርስ በጣም ህዝቡ ተደናግጦ በአለም ላይ ተበተነ። ወደ መዲና የመጡት ሰዎች وهلا اوسنا خزرج تبلوا اسلامي يستنغدوا ليلوتو دمو ولا شامهلو الذي الذي بيقولون بياكبابيو ينبروا ينقدنا يا فابريكا سراوچ بالنذيو سوچ نبر منقطقطو بتلي نقد تلك متدادرياچو اندنبر سوره قريشين مملكت بكينو الى في قريشين الى فيهم رحله الشتاء والصيف يبغانا كرمتم غزو لمالما احمد يالو بغانا كرمت ሞቀቱ በጣም በበዛበት ወደ ሻም ቅዝቃዜ ወዳለበት ቅዝቃዜ በሚሆነበት ጊዜ ደግሞ ወደ የመን ይሄዱ የንግድ እንቅስቃሴ ያደርጉ እንደነበረ እዚህ አካባቢው ዓለም ያሳየናል። እና የሰው ልጆች በንግድ መተዳደር የጀመሩት ከድሮ ጀምሮ በመሆኑ የዚህ አካባቢ አረብም ያረቡ ዓለምም የንግድ ስራን የጀመረው ቀድሞ መሆኑን ነው የሚያመለክተው። መቻግንቼ ዳንክ ያለ ሁሉን ተናው የተፈለ ያአላህ ወዳጅ አሳራጊ የዝነት ነብይ ተናፋቂ። በአጠቃላይ ግን እንዲሁ የአረቡ ዓለም ኢኮኖሚ ዋና ምንጩ ከሌላው ዓለም ጋር ሲታይ በዋነኝነት ሳይሆን ከአምራችነት ሳይሆን በተጠቃሚነት እንደሚታወቁ ምክንያቱም ሪህለተ ሽታይ ወሰይፍ ነው የሚለው በዚህም ይሄዳሉ በዚያም ሰዓት ይሄዳሉ ማለት ሊያመጡ ነው እነሱ ሊወስዱ አይደለም ወደ እነሱ አገር የሚመጣ ሰው አላየ ነው እንዲያውም የሚያመለክተው የመንና ሶሪያ ወይም ሻምና የመን የተለያዩ እንትኖች ምርት አገሮች እንደነበሩ በግልጽ ያሳየናል። የሰድ ማሪብ የማሪብ ቅድም በፈራረሱ ለአረቡ ዓለምም ሆነ ዙሪያውን ላለው ማህበረሰብ ትልቅ ሽንፈት እንደነበረ በይፋ ያሳየናል። አላህ Subhanahu Wa Ta'ala ቁረይሾችን ያከበራቸውና ይሄን ያከበራቸውን አላህ Subhanahu Wa Ta'ala ደግሞ ሊያመሰግኑት እንደሚገባቸው ፈሊዕቡዱ ረባ ሃዳል በይት ለሚ ያጣዓመሁም ሚን ጁዕን ወአመነሁም ሚን ኸውፍ ማለት ገልጸላቸዋል። የኢኮኖሚ ጉዳይ በዚህ መልኩ ያልቃል። አንቲ አምዱር ፀሐይ ያለ ብርሃን ያራማሽ ተጣ በስነቱ ያጭረን የነብያት አውራ የሰው ልጆች ፈርቶ ከቶ አልተፈጠረም አንቶም የሚሆን ማህበራዊ ህይወትን በተመለከተ በጣም ከፍተኛ የተወሳሰበ ማህበራዊ ህይወት የነበረባት የነበረችው ዲማ ማህበራዊ ህይወትችንን ጋብቻና ፍች መተባበር መረዳዳት እና የተለያዩ መጥፎ ስነ ምግባሮችና መልካም ስነ ምግባሮችን ማየት ማለት ነው። መኮች መጥፎ ባህሪያቶች ብዙ ነበሯቸው። ቁማርተኞች ነበሩ፣ ጉልበተኛው ደካማውን ይበላ ነበር እንደፈለገ ጠጮች ሰካራሞች ነበሩ መቼም የሴት ነገር ደግሞ እንደነሱ በጊዜው እንደነበራቸው ፍጹም በሴት የሚጫወት አልነበረም የሚገርመው ህፃን ሆና ከነ ህይወቷ ይገልጣታል ወይደል መውደቱ ሱኢለት ቢአይ ዘንብን ቁቲነት በሚለው የቁርአን አንቀጽ አላህ እንዳወገዛቸው ሁሉ ማለት ነው ሌላው ደግሞ ለሌላ ወንድ ያከራዩት ነበር ይሰጧት ነበር እስቲብዳ ጥሩ ልጅ እንድትወልድ ህጅናሱ ጋር ፈኝ ብለው የሆነ ወንድ መርጠው ሚስታቸውን ሄደው ወስደው ሌላ ወንድ ጋር እንድትተኛና እንድታረግ ያርጎ ያመጣው ነበር በአጠቃላይ ባላ የሞተባትን ሴት የወንድሙ ልጅ ሄዶ ጽርቁን ላዋላ ይጥልና ከዛ በኋላ ሌላ ሰው አታገባ እሷ አይፈልጋት አንጠልጥሏት ነበር እንግዲህ በአጠቃላይ ህፃናትን መግደል ከነ ህይወታቸው መቅበር የተለመደ ተግባራቸው ነበር የለከ ለተግባራቸው ነበር الله سبحانه وتعالى سورة الأنعام سورة الإسراء جئتنا تقدروا دهنت فرتاچو بلو بدل لا تقتلوا اولادكم من املاق ولا تقتلوا اولادكم خشيه املاق دهنت تفرتون دي سيجدلال انانتن سن يادلهم ممغباچو يلال سيتوچ راقوتاچون اند زندرو واكاد معناتنو لبالوچاچو انجي لمانن ياسايوت يمايغبا ውድ አካላቸውን ገባ ላይ እንዲያውሉ ገላልጠው እንዲሄዱ ራቆታቸውን እንዲሄዱ የማይደረግ ፍቃድ ነበር ይፈልግ በምድ በባህር ዳርቻ እንዳንቱ ያዳቀ የት ይገኛላቻ ይሄ ውሽምነት በጎን ሴቶችን ማባለጉ ምናምኑ የተለመደ ስራቸው ነበር አረ እንደውም አንዳንድ ጊዜማ ሴት ባሪያዎቻቸውን ሄዳችሁ አካላችሁን ሽጣችሁ ገንዘብ አምጡ የሚሏቸውም ሰዎች ነበሩ ማለት ዘረኝነት በጣም የተፈረፈረ ነበር ነብዩ ሰለላሁ ዐለይሂ ወሰለም انصر اخاك ظالما او مظلوما መተው ዘረኝነትን ካወገዙ በኋላ ወንድምህን ሲበድልም ሲበደልም ምርዳው የሚል ሐዲስ ተናገሩ ሰሐቦች በጣም ገረማቸው ወንድምክን ሲበድል ማይጃሂልያ ተግባር ነው እንዴት ነው ምንረዳ ያ ረሱላህ تحجزهان الظلم አይና አንተ በጃሂልያ እንደነበራችሁበት ሳይሆን ዙልም እንዳይሰራ መከልከላችሁ ነው እሱን ማገዳችሁ ነው እሱን መርዳት ማለት አሉ ጉልበት ያለው ቢሄር ጉልበት የሌለውም ቢሄር መውረርና መቀማት የተለመደ ነበር ኩራት ትቢተኝነት በጣም ከፍተኛ መለያቸው ነበር የፍቅር መምህር የሰላም አርበኛ ቃልኪታና ኮሪ ታማኝ ነተኛ ፍትን ያሰፈሉ ጭቆናን ገርስሰው ምድርን ያደመቁ ፈልመተ ዳርከ المهم በመሐከሉ ጥንጥሩ አንዳንድ ነገሮችም ነበሯቸው ለምሳሌ እውነት ይወዱ ነበር እውነት መናገር እንግዲያ ማስተናገድ በጣም ደስ ይላቸው ነበር ቃል ማክበርና ቃላቸውን መጠበቅ በአረቦች ዘንድ ከተለመደ ትልቅ ተግባር አንዱ ነበር ጉርብትናን ዋስትናን ማክበር በጣም ትልቅ መለያቸው ነበር ታጋሾችም ነበር تجوع الحرة ولا تأكل بتديها ጨዋሴት በረሃብ ትሞታለች እንጂ በጡቶቿ አትበላም አካሏን ሽጣ ሆዷን አትሞላም ይሉ ነበር ጀግንነት ማን ይነካኛል ውርደትን አለመቀበል የበታችነትን አለመቀበል ያረቦቹ መታወቂያ ነበር መካንና የተከበሩ ወሮችንም እንዲሁ ያከብሩ ነበር እናቶችንና ልጆችን በጽሙ አያገሙም ነበር ከጀናባ መታጠብ ድሮም የተለመደ ነበር አፋቸውን መግመጥመጥ አፍንጫቸውን ውሃ ያስገቡ ማስወጣትም ሲዋክ መጠቀም ሲንጃ ማድረግ ጥፍራቸውን መቁረጥ ይሄ በጉያቸውና በተለያዩ ቦታዎች ያሉ ጸጉሮችን መንጨትና መነቃቀል ማጥዳት በተለይ ለወንዶቹ መገረዝ በጣም በጣም ትልቅ ነበር። ንገርማችሁ የሌባን እጅ መቁረጥም በጃሂልያ ጊዜ የተለመደ ነበር። ሐጅና ዑምራም ከተግባሮቻቸው መካከል አንዱ ነበር። በኋላ እስላምን መጥቶ ያጸደቃቸው ጥሩ ነገሮች በአረቡ ዘንድ ተለምዶ የነበረ መልካም ተግባር ይሄ ነበር። ከባዕዳም ልኮ ነፍሴን ያጠሩልኝ ወደ ተውሂድ ብርሃን በጥበብ የጠሩኝ ባለውለታዬ ሐቢብ ተምሳሌቴ ስላንቱ ይሰው እናቲም አባቴ እናቲም አባቴ። እንግዲህ እነዚህን መሰረታዊ አድርጎ እስላም ለማስተማር ከመምጣቱ በፊት የአረቦቹ የሃይማኖት ትምህርት የሃይማኖት ሁኔታ ምን ይመስል እንደነበረ በሚቀጥለው ትምህርታችን የምናየው ይሆናል። ለዛሬው እዚሁ ላይ ያቆማል። የሚቀጥለው በሚቀጥለው ርዕሳችን እስከምንገናኝ ድረስ ደህና ሁኑ። السلام عليكم ورحمه الله وبركاته انت يا مدر الصحايا على برام يا رماس توتا بسمتو يا شران يا نبي يا ثورا يا سول جوج فرت كتوال تفطر انتوني مي ولد ان كتاي شولن الاخره وبيت ان يا نفسي شال ساجومتي ዛሃሬ ከብሮ ቢጉርብ ሲያንስ ነው ማርከሰ ተሰዋ ስላንቱ ፍራቱ ነፍስ። የዳዮቻችንና የመሻሾቻችን ጣፋጭ አንደበት የሚቀርብበት መድረክ ሐልዋ ሐልዋ ሐልዋ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على اشرف المرسلين سيدنا ونبينا محمد وعلى آله وصحبه أجمعين ودي تكبراتو ديناتشن ريديو تادامي واتشبملو بارلاتشبات السلام عليكم ورحمة الله تعالى وبركاته إيالكن زاريم عند برغرامي جعلو يه برغرام رئيسو تبشر عباد باري واتشن أبسر إلال እንደሚታወቀው በቁርአን ውስጥ አላህ Subhanahu Wa Ta'ala ስለ ቡሽራ ወይ ደግሞ ስለ የመስራች የተናገረው በጣም ብዙ ቦታ ላይ ነው። አላህ ሙእሚኖቹን ያበስራቸዋል በዱንያም በአኺራም። ግን የተበሰሩበትን ምክንያቶች ወይ ደግሞ የተበሰሩበት ነገሮችን በቁርአን ብዙ ቦታ ላይ አለ። ላኪን እነዚህ ቦታ ላይ ለማየት ወይ ደግሞ ለመናገር የፈለኩት ነገር አንድ ነገር ነው። እሱም الله جل جلاله في القرآن في سورة الزمر عنده هلال فبشر عباد الذين يستمعون القول فيتبعون أحسنه أولئك الذين هداهم الله وأولئك هم أولو الألباب أبصرات شويلال باريوشن أننا نققرا إميا دامتو إلال نققرا إميا دامتو فيتبعون أحسنه ለክግርን አድነታው ነገር ግን መልካሙን የሚከተሉ ይላል። ንግግሮችን ሲሰሙ የሰሙትን ሁሉ የሚከተሉ ሳይሆን መርጠው ከንግግሮች ውስጥ መልካሙን ይከተላሉ። ስለዚህ ከዚህ ቁርአን አያ የምንረዳው እንደነው አንደኛ ንግግርን መስማት አስፈላጊ ነው ይህ ንግግር ምንም ይሁን በምንም መልኩ ይወራ በምንም መልኩ ይምጣ ያንን የመጣውን ንግግርን ማድመጥ አስፈላጊ እንደሆነ ነገር ግን ዋናው የሚፈልገው ከአንድ ሙእሚን መልካሙን መምረጥና መከተል ነው። ታዲያ አሁን ባለንበት በዘመናችን ዘመን ቴክኖሎጂ والتطور والتقنية የሚባል ጊዜ ውስጥ ነው ያለነው። ይህ ዘመን ሰዎች በቀላሉ ብዙ ነገሮችን መስማት የሚችሉ በተወሰነ في زمن قياسي በጣም ፈጣን በሆነ ጊዜ ውስጥ ብዙ ነገሮች ዓለምን ማዳረስ የሚችሉ ዘመን ውስጥ ስላለን በዚህ ጊዜ ታዲያ የምንሰማቸው ነገሮችን መለየት ግድ ይለናል። በተለይ የኢንተርኔት ተጠቃሚዎች ወይደግሞ በኢንተርኔት ብዙ ጊዜ ነገሮች የሚደርሷቸው ወንድምም ሆነ እህቶቻችን ለምን ከተባለ አላህ Subhanahu Wa Ta'ala ከኛ የሚፈልገው ምንድነው? እኛ ወደ እስላም እንድንጠራ ወደ ዲናችን ሰዎችን እንዲያም እንድናመጣ ይፈልጋል። ይሄንን ስናደርግ ግን ንግግርም ሆነ ጥሩ ተናግረን መስማትም ሆነ ጥሩ ሰምተን ወደ እስላም ሰዎችን መጥራት አስፈላጊ ነው። በተለይ ሰዎች በፌስቡክ እንዲሁም በዋትስአፕ በተለያዩ በኢንተርኔት አጠቃቀም ደረጃ ሰዎች የሚያደርጉት ፖስትም ይሁን እንዲሁም ላይክም ይሁን እንዲሁም ሼር የሚደረጉ ነገሮች መታወቅ ወይ ደግሞ በደንብ እርግጠኛ መሆን አለብን። ብዙ ጊዜ የቁርአን አያዎች ይላካሉ እንዲሁም የሐዲስ ጥቅሶች ይላካሉ የዑለማዎች አባባልና የተለያዩ ታሪኮችም ይጻፋሉ ማለት ነው። ታዲያ እነኚህ የሚላኩትም ወይ ደግሞ የሚጻፉትን ነገሮች በመናና በመንሰማበት ሰዓት ይሄን ነገር ላይክ ለማድረግም ሆነ ወይ ደግሞ ሼር ለማድረግ ማረጋጋት አለብን። አንዳንዴ የአያ ቁርአን አጻጻፍ ስህተት ሊሆን ይችላል ወይ ደግሞ የተጻፈው ሐዲሱ ضعيف ሊሆን ይችላል ወይ ደግሞ እንደም ሐዲሱ ትክክለኛ ላይሆን ይችላል። በዚህን ጊዜ ጥሩ የሰራን መስሎ መጥፎ ነገርን ልናሰራጭና ለሰዎች ልናስተላልፍ እንችላለን ማለት ነው። ይህ ማለቴ ኸይር ነገሮችን ስታዩ ለሰዎች ሸራ ታድርጉ ማለት አይደለም ወይ ደግሞ ሰዎችን አታሰሙ ማለት አይደለም። ይሄ አስፈላጊ ነው፣ ይሄ ዳዕዋ ነው፣ ሰዎችን መጥራት ነው። ላኪን ያ ይዘን የምንቋዘው ነገር ትክክለኛ መሆነና ከአላህና ከረሱል አለይሂ ሰላቱ ወሰለም የመጣ መሆኑን ማረጋገጥ ነው። ሌላ አንዳንድ ሰዎች አንድ ነገር በሚያስተላልፉበት ሰዓት ፖስት ሲያደርጉ ስሩ ላይ ይጽፋሉ። ምን ይያሉ? ይሄንን አይተህ ላይክ ወይ ደግሞ ሼር ማታደርግ ከሆነ እጅህ ይቆረጥ ወይ ደግሞ አይንህ ይፍሰስ ወይ ደግሞ የነብያችን አለይሂ ሰላቱ ወሰለም ሸፋዓ አታገኝም የሚል የተለያዩ አባባሎችን ይጠቀማሉ ማለት ነው። ይህ ነገር ከየት ነው የመጣው? ከየት ነው ያመጣው? ማን ነው እንደዛ የሚለው? እነተም ዲኑ ይህን ያዛሃል። ሰዎች አንዳንድ ጊዜ በነሻጣም ይሁን ወይ ደግሞ ለዲኑ ደና ነገር ያበረከቱ ይመስላቸውና የማይሆን ነገር ውስጥ ስለሚገቡ እንደኛ አይነት ነገሮችንም እየተጠነቀቀን ለዲናችን የሚያስፈልገውን ነገር ማድረግና በእኛ ላይ ያለን የእስልምናን ግዳጅ መወጣት አለብን ማለት ነው። ይህን በተመለከተ እስኪ አንድ አጠር ያለ ታሪክ ልንገራችሁ። ንግግርን ሰምቶ ከንግግር ውስጥ ደግሞ ምርጡ መልካሙን ይከተሉ ለሚለው አንዲት ታሪክ አለችኝ። ይህ ታሪክ ከአንድ በጣም ታዋቂ እንዲሁም በጣም አስተንታኝ ነገሮችን ሰምቶ መለየት የሚችል አንድ ታቢ አለ። ይህ ታቢ الطفيل ابن عمر الدوسي ይባላል። ይህ ሰሃቢ አንድ ጊዜ ይላል እንዴት ወደ እስልምና እንደመጣ ሲናገር ማለት ነው ወደ መካ መጣው አለ። وده مكة بمتقوا بس كذي لك مكة كتماس جبا على يا مكة قريش وش عند لا يتسبسبوا تكمت وعلى بس إن كذي عندايون يا طفيل قالون يالا أنت طفيل وي أنت رجل شاعر وذو عقل ومطاع في قومه أنت بهزبوتش وستتودج عنديهم تسمي عنديهم قدامي عنديهم نقروتش نماسب المتشل سلاهونك بزيب مكة كتما عند سو سلاله يهسو سووتش بنققرو إياب بلاشاتشو الناتنا لجن بالنا مستن وندمنا حسن إيا اللي أي سووتش إياب بلاشنونا عندات سماو سموم محمد بالال قالوا عليه الصلاة والسلام تاليا إيهن نقرسين ناقرو أنين بتام شكا شكونا له عندي تناقرو زم لالوم عندات سماو هدرا أدرا عنونا له كسووتو شكا شك بزات من عينت نقرنو إيهن نقر كم من سماعي بيه جورين مشافنا سبكونا له مكنياتهم النسو سياسة نككونا منالو على يسو نقرو سحرنو بكاللالو سووش اللي هاتالي اللي يشلال بلو سلاس فرارون جوري وست تتأس كميكي مقوازن أسب كنيالا كزا عند قاطع منو وده مسكين متطوالة وده حرم وده حرم سقبا محمد عليه الصلاة والسلام قومو قرآن سيكارا سموالا أزين كيزي የሚቀራው ነገር ለማዳመጥ ፈለኩኝ አለ ነገር ግን የሰዎቹ ንግግር ማስፈራራኝ በዚህ ጊዜ አስተኩኝ አለ ቆሚ ማስተማለት ይሄ ነው والله አልኩኝ አለ እኔ ነገሮችን መለየትም ይችላል አقل አለኝ ሰው ነኝ ለምንድን ነው ሰምቼ ጥሩ ከሆነ እቀበለዋለሁ ጥሩ ካልሆነ ግን እተዋለሁ ይሄማ አንድ ነገር አልሰማም ብሎ ጆሮስ ተጠጣ ማስቀመጥ ሁነተም ይሄ ድክመትና ያ ለማዋቅ ነው ቢይ ከጆሮስ ጥቆም አወጣውና ማድመጥ ጀመርኩኝ አለ فيقول ما سمعت كلاما احسن منه لك ከጆሮስ ተጠጦ ሲወጣ እነዚህ አይነት የሚያምር ንግግር ሰምቼ አላቀም አለ ሰማው አዳመጥኩኝ لك محمد عليه الصلاه والسلام ንግግራቸውን ቁርአናቸውን ጨርሰው ወደ ቤታቸው ሲሄዱ ተከተልኳቸው አለ فقلت يا محمد انت محمد هوي انا نغغرهن سميتشالو نغرغن نغغرهن كمسماتي بيفيت حزبوچ يمكا كفاروج اندات سماو اندزي اندزي نو بلاو انتن اندادا اندال ادامت كلكلو ينبر جن الله دغمو يغدنين ما سمات فلغا ايه انت متتكتلو واي دغمو انت يا متاحو هيمانوت من عينتنا اسكن نغرن يالكو تعالى فتلا علي القرآن كذا نبياتنا عليه الصلاة والسلام قرآن انا ببولين ولا اسلمنا ترون اسلمنا استقبوا على كذا يا نبي الله اني ودى هزبوتي من منس افلقالو هزبوتي من ودى دعوة ودى الله سبحانه وتعالى تراتشو افلقالو قل انني هزبوتي اني عملت اوت ويدقمو أن يتكتلكو تحيمانو تقنثن يامو هنون عند ملكت فلقالو الله حلم من اللي ملكت اندي عدد قلن بلو نبياتنا عليه الصلاة والسلام تأيك واتشواله بزين كذي نبياتنا عليه الصلاة والسلام فقال اللهم نور له يا الله اهنسو نور سطعو بلو دعا درقول دعا عرقول لنال يا ربي نور عرقلت بلو دعا عرقول لنال كذا ودا دوس سمت على لك ودا من درات ستكارب بعينوتي محال برهان تاي على نور كذا عينوتي محال لاي برهان ستاي بوستي اندازي هالكوني على اندو انني سووش بعينوتي محاكل يالون برهان نور خيوت ايه سحرنا وليلو يشلالو متاتنا وليلو سلم يشلو يا ربي إهنن يتسطحن النورين ودليل أبو تاك أيرلن بيدو أسارك በጀለ ያስኩት አለንጋ ነበርኝ ወደ አለንጋ የተለወጣለ ከዛ ህዝቦቹ ጋር መጣ ህዝቦቹን ዳዕዋ አደረገላቸው ግን ህዝቦቹ የሱን ዳዕዋ ሊቀበሉ አልቻሉም ከዛ ወደ ነብያችን አለይሂ ሰላቱ ወሰለም ተመልሶ ያአላህ መልእክተኛ ወይ እነኚህ ደውስ የሚባሉ ቁሳዎች የሱን ዳዕዋ ስላልተቀበሉ የነንም ምክር ስላልሰሙ አላህ እንዲያጠፋቸው فدعوا الله عليها دعاء رقباتكو بيه لنبياتنا عليه الصلاة والسلام نقر قواتكو عليه فهذه الجزي نبياتنا عليه الصلاة والسلام قال لاته رحمة قال لاته هزنيتا قال لاته شفقة أنني هزبوك الله دعاء ما درقبتتو بتهك أراني دعاء رقول لاته منالو اللهم اهدي دوسا وأتي بهم يا الله قالو نني የዶስ ጎሳዎችን ያ ረቢ እስኪ ሂዳያ ስጣቸው እንዲሁም ወደኔም እንዲመጡ አድርጋቸው ብለው ዱዓ አደረጉና ከዛ እኔ ላኩኝ አለ ተመልሽ ሄድኩኝ ወደ ዶስ ወደ ጎሳው ማለት ነው ከዛ ልክ ጎሳዬ ጋር ሲመጣ ሁሉም በአንድ አፍ በአንድ ልብ በአንድነት የኔን ዳዕዋ ሰምተው ተከተሉኝ ከዛ ወደ ነብያችን አለይሂ ሰላቱ ወሰለም فجاء طفيل عمر من الدوسي الى رسول الله صلى الله عليه وسلم ب 70 او 80 بيتا كننيا غساوچ ود 80 ود 70 يمتطغو سوچن يزو يسلموا سوچن ود نبياتنا عليه الصلاه والسلام امطاچو معناتنو يمي كرمو نغر سلا حديثي وراء زوجتي يا نبياتين عليه الصلاة والسلام صحابوك ببزات حديثي زقابوا عالو كالزاوس ابزان يوم كذي سلا حديثي وراء ما انو ببزات حديثي كنبياتين عليه الصلاة والسلام يا وراء وبلو بيتايك ويدمو ارسبرا هاتم بنتايك برقتن ينت أبا هريرة رضي الله عنه وارضاهنه تادا أبا هريرة يهتاوكي صحابي كنبياتكم بتاعهم بزو حديثوكين يزقبوا أبا هريرة كذي طفيل كمي بالو سوية قصة عندونو السو طفيل يزواتشو ودى نبياتكم عليه الصلاة والسلام كمتاتشو كسمانيانا كسابا سووتشوس أبا هريرة ما اللبت مالتنا سلزي يا أبا هريرة يزقبوا يا أبا هريرة يستمارو يا أبا هريرة يوقعوا يا سراتشو حديثوكو هلو يوم القيامة بأبا هريرة ميزانم عندهم بطفيل ميزان استميهنال مكنياتهم الذي لأبا هريرة هداية لما جيتنا ولنبياتنا عليه الصلاة والسلام لممتات مكنيات يهنو السو سلهنا معلقنو فالذي عندمو تشهتوكي ودى خير تتعرتن خير خير ودى خير نقرو يسووكي نمرتن سووك ودى اسلنا بميمتنا ترون نقرن بميكة تلو بساعات إنا سبب سنهن أجرون كسو أكل سلمنا قين يمنا سالفون يمنا سالفون مهنا يمنا دامت أونم إن لي إلى اللو هذا والله أعلم جعلني الله وإياكم من الذين يستمعون القول فيتبعون أحسنه هذا والله سبحانه وتعالى أعلم وصل اللهم وسلم على خير خلقه محمد وعلى آله وصحبه أجمعين عجبت لذي لاعب قد لها عجبت وما لي لا أعجب أيله من يموت ومنزله يخرب أرى الليل يطلبنا والنهار ولم أدري أيهما قلب نموت وأيامنا تذهب ونلعب والموت لا عجبت لذي لاعب قد لها عجبت وما لي لا السلام عليكم ورحمة الله وبركاته ودر ما جوش يه يه قويتا پروغراما چنو لزاري لچگرو چاچن بمولو مفتهم يساتنن اججو بيهونا ينبيو محمد صلى الله عليه وسلم مكرنا كافلا چوالا تمرتون بمي قبات تكتاتلو آتنتو وطيتا لمت عبلو تليهون يشلا نقدو سكيتا امان ديهون ليت تكن يالا عرفت لفتو جنفري عالباهونو هاجوتن بتنتن نبلو بوت ليهون يشلا በተቀጠሩበት ቦታ ጥሩ እድገትና መሻሻል አገኛለሁ በማለት ያደረጉት ልፋት ሁሉ መናቀርቶ ሊሆን ይችላል። በግል ህይወቶ በትዳሮ እንዲሁም በቤተሰቦ ውስጥ ያሉ ቀዳዳዎችን ለመፍታት ያላሰለሰ ጥረት ቢያደርጉ ምንም ጠብ ያለ ነገር የለም። እናም ምን አሰቡ? የሚከተለውን የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ምክር ያዘለ ንግግር እነሆ ብለናል። ለችግሮቹ በሙሉ መፍትሄ Muhammad sallallahu alayhi wa sallam, he says in this beautiful hadith narrated by Anas radiallahu ta'ala anhu, wallahi so beautiful if we just understand it. Give me your heart and your mind. Talaku nabiy nabiy Muhammad sallallahu alayhi wa sallam wubbahunu na Anas radiallahu anhu bazaggabu tarisat chaitana gartullah kaflachu والله نو ملاچو ይህን حدیث ልባችሁንና አምራችሁን ከፍታችሁ አድምጡኝ ወብ የሆነ حدیث ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ حدیثቸው ችግሮቻችንን በሙሉ ሊፈታ የሚችል ንግግር አድርገዋል እንዴ አሉ The Prophet Muhammad sallallahu alayhi wa sallam says in this hadith that will resolve all our problems He says alayhi salatu was salam Whoever is concerned about the Akhirah, whoever has the concern and the worry over the Akhirah. Asabun anna chinkatun wada akhirah edar regasaw. Yehmalat yao awantaw yehuna machanak ni tachanak a. Sila akhirah tachanak a. Chinkatu naga Allahu azza wa jil lafit yamikum batin kasubat yehuna saw. Allah yalib habtu wa yims aggan yakguna tsifawal. ለመሆኑ የልብ ሀብት ጸጋ ምንድነው? ያው የኪስ ጸጋ ወይም ሀብት ገንዘብ ነው። እና የልብ ሀብት ወይም ጸጋ ምንድነው? የልብ ሀብት ማለት ደስተኛ መሆንና መብቃቃት ነው። ምክንያቱም የዚህ ዓለም ሀብት በሙሉ ቢሰበሰብ የልብ ደስታን ሊፈጥርልህ አይችልምና። Whoever is concerned over the akhirah And that's the believer that's concerned over the pleasure of Allah subhanahu wa ta'ala. Allah azza wa jal will make him rich in his heart. And not only that. And Allah subhanahu wa ta'ala will gather and assemble his matters under him. Chinkatunna asabu akhira yonasaw yihna amay. Ya Allah indestayim mishit. Allah yinsaw yalib habti haggunat safal. ይህም ብቻ አይደለም አላህ Subhanahu Wa Ta'ala የዚህን ሰው ሀጃዎችና ጉዳዮች በሙሉ በሰውየው መዳፍ ስር በቁጥጥሩ ስር ያደርግለታል Your financial, your marital, your family, all your matters, your social matter will be all under your control. You'll be control of them, not them control of you. ገንዘብነ ከሆኑ ጉዳዮች የትዳር ሀጃ የቤተሰብህ ጉዳዮች በአጠቃላይ ሁሉም ጉዳዮች ማህበራዊ ጉዳዮችን ጨምሮ ሁሉም ነገር ባንተ ቁጥጥር ስር ይሆናሉ ጉዳዮች በሙሉ ገር ይሆኑልሃል ሁሉንም ትቆጣጣራቸዋለህ እነርሱ አንተን አይቆጣጠሩህም በፍጹም በዚህ ዓለም ላይ ያለ የትኛውም ሀጃ የትኛውም ጉዳይ በሙሉ አላህ በመዳፍ ላይ ያስቀምጥልሃል በቃ ትቆጣጣራቸዋለህ ሁሉንም አንተ ከጉዳዮችህና ከሀጃዎችህ በላይ ትሆናለህ ይህ ብቻም አይደለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚከተለውን ተናገሩ ዱንያና በውስጡ ያሉ ነገሮች ወደዚህ ሰው በራሳቸው እየተነፉ ይመጣሉ አዎ ጭንቀትህ ሐሳብህና መጠበብህ ለአኺራ ከሆነ ይህች ዓለምና በውስጡ ያሉ ሁሉ ወደ አንተ እየተነፉ ይመጣሉ አንተ በዚህች ምድር ዱንያ ያለው ዱንያን ልታገለግልህ ከሆነ አላህ በርሷ ላይ አለቃ ወይም ተቆጣጣሪ ያደርጋል እናም አላህ የወዲያኛው ዓለም የአኺራ አገልጋይ እንድትሆን ያደርጋል ጭንቀቱ አኺራ የሆነ እንግዲህ እነዚህን ጸጋዎች ሁሉ ይጎናጸፋል On the other hand, whoever has the concern of the dunya, all his concern is the dunya. All his stress is the dunya. All his worry is the dunya. The Prophet Muhammad sallallahu alayhi wa sallam says, በተቃራኒው ደግሞ ሐሳቡ ጭንቀቱና መጠበቡ ሁሉ ለዚህች ዓለም ዱንያ ብቻ የሆነ ሰው ስለ ዱንያ ብቻ የሚያስብ ስለ ዱንያ ብቻ የሚጨነቅ ከሆነ ስለዚህ ሰው ታላቁ ነብይ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ የሚከተለውን ተናግሯል አላህ Subhanahu Wa Ta'ala ድህነትን በዚህ ሰው አይኖች መካከል ያደርግበታል በልቡ ላይ ያኖርበታል ምንም እንኳን በዚህ ቻለም በገንዘብ የተተረፈረፈ ቢሆንም ሁልጊዜ በድህነት ውስጥ እንዲኖር ያደርገዋል Don't you see people so wealthy but Subhanallah the slaves 24 hours working 24 hours then even get the chance to count their money They are so wealthy and don't even get the chance to see their children. They are so wealthy and don't even get the chance to eat a proper meal. ሰዎችን አላያችሁ? በጣም ሀብታም ይሆኑ ግና ምን ዋጋ አለው? 24 ሰዓት በሙሉ ባሪያዎች ናቸው። 24 ሰዓት በሙሉ ይሰራሉ። ሌላው ቀርቶ ገንዘባቸውን እንኳን መቅጠሪያ አድል የላቸው። እነዚህ ሰዎች በጣም ሀብታሞች ናቸው። ግና ልጆቻቸውን እንኳን ለማየት እድሉ የላቸው። እነዚህ ሰዎች በጣም ሀብታሞች ናቸው ግና በተረጋጋ ሁኔታ እንኳን ምግባቸውን እንኳን ለመመገብ እድሉን አላገኙም እነዚህ ሰዎች በጣም ሀብታሞች ናቸው ግና ረጋ ብሎ ለመቀመጥና አረፍት ለማድረግ እንኳን እድሉ የላቸውም እውነታው ግን እነዚህ ሰዎች ሀብታሞች ሳይሆኑ ድሆች ናቸው ደስተኞች አይደሉም በፍጹም ደስተኞች አይደሉም ሌላው ቀርቶ ድሆች የሚያጣጥሙትን ረፍትና ምቾት ለማጣጣም እንኳን የሚያስችል እድል የላቸውም አገኙትም ሀብታሞች ናቸው በጣም ሀብታሞች እንደሆኑ በርግጥ ታስባላችሁ የተንደላቀቀ ኑሮን ይኖራሉ የተመቻቸ ኑሮን ይገፋሉ ግን አይደለም ሀብታሞች ናቸው አይካደም ኑሯቸው የሞላ ይመስላል ይህም አይካደም ብዙ ገንዘብም አላቸው ግን ምቾት አይሰማቸውም ዘና ብለው አይደለም የሚኖሩት በቃ ደስተኞች አይደሉም why because the dunya is this stress The dunya is their worry. Allah subhanahu wa ta'ala made them poor in their eyes. Allah subhanahu wa ta'ala made poverty in between their eyes. That even if they have all the money of this dunya, they're still poor. Even if they have all the money, they are still stressed. Lemon. ምክንያቱም የነዚህ ሰዎች ጭንቀት ዱንያ ብቻ ነው የነዚህ ሰዎች ሐሳብ ዱንያ ነው አላህ Subhanahu Wa Ta'ala ድህነትን ባይኖቻቸው መካከለ አድርጎባቸዋል ምንም እንኳን የሚፈልጉት ገንዘብ ሁሉ በእጃቸው ቢኖር አሁንም ድሆች ናቸው ያሻቸውን ያህል ገንዘብ ቢኖራቸውም አሁንም በውጥረት ውስጥ ናቸው እናም ለአኺራችን የሚገባውን ያክል ትኩረት እንስጠው መጨነቃችንና መጠባባችንም ለአኺራችንም እናድርግ እናስ ምን አሰቡ ለትምርታችን ለስራችን ለግል ህይወታችን ለተቀን መልፋታችን ሰዋዊ ባህሪ ነው ግና እንደ ሙስሊም ይሁሉ ልፋት ትልቁ ግባችን አኺራችን የሆነውን የውዲያኛውን ዓለም ጨርሶ የሚያስረሳን ከሆነ ጉዳዮቻችን በሙሉ አልጨበጥ አልሳካ ብለውን ስንለፋ ስንዳከር እንኖራለን በተቃራኒው ለአኺራችንም ተገቢውን ጊዜና መጨነቅ የለገስን እንደሆነ الله عز وجل ጉዳዮቻችንን በሙሉ አልጋባልጋ ያድርግልናል ስለፋላችሁ የነበሩ ነገሮችን በሙሉ በመዳፋችን ላይ እናገኛቸዋለን እናስ ይህን ምክር ለመተግበር አልጓጉም አላህ አቅሙን ይስጠን አድማጮች የዕለቱን መሰናዶቻችንን አጠናቀን ልንለያይ ሆነ እናንተ የሰማችኋቸውን ፕሮግራሞች ሌሎችም እንዲሰሙ ታደርጉ ዘንድ እንጠይቃለን የዛሬን ጨርሰናል ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ